لا إله إلا الله وحده لا شريك له تعالى أما يقول الظالمون علوا كبيرا وأشهد أن محمدا عبده ورسوله بعثه بالحق إلى الخلق نذيرا اللهم صل وسلم عبدك ورسولك محمد وعلى آله وأصحابه وآتي من لدنك فضلا كبيرا أما بعد صل وسلم يا رب العالمين على نبيك رسولا مبينا صل وسلم يا رب العالمين على نبيك رسولا مبينا بالله اسم لجمر بسم الله بي الرحمن الرحيم انت عكزي بي ارداد عالمين تسفى بالله تي كونت موچا جب حساب تكبي قال قبي چنبر اسكاون زغي ارمون كاتفا بقوان قوزلي انت هملا لن بچايا انكوش بي مطاو جبا بي اقبلو ننا على نبيك رسول مبين الحمد لله رب العالمين من فضلك يا رب أنت نومسقانا الصلاة والسلام على حبيبنا وآله وصحبه وعلى التابعين سبحانك يا رب أنت أكزنينا دروم أنت إرداتا ميت لينينا بانت تتبك زاريد الرزقنا ملك تلون دمار سلينينا كاتولا قد يميل فلنجنا بمال جلو كلام قافتنونا بتبا والبيت نشاء سبكنا قدم كورك تقنا نيونا يا معشر الأحباب أبشر بلونينا الله بدنيا لا يقنا نيننا درا بدوها عندات رسول جمانا على نبيك ورسول مبينا السلام عليكم سلام تايد رساچو يا لا اله الا الله باليوناچو ان الى الله بيين او يموداچو كلبنو دغمو كافايم سلاچو الله نو يمياوكين يميحولاچو بخير سرا لا رحمان ياكزاچو بعباده منغر تنكر يادرغاچو يا الله ملك تنيا وداجوناچو كنبيو امان هايتقبلاچو امان القران نو الله بيجاچو مقرات متكبر اند چلوتاچو او ملکتو نے مدرس گداج اللباچو مومن ہوناچو حلبنا مانا على نبيك ورسول مبينا ود تنساو تعالى مالشاگر كنبيو سيرات گيت لمناگر لتتكم بتاز لو القم نگر وانا الچلبت الزلكم ود بحر ምችለው ይግባኔ ግን ከዳርዳር ከዚው ልነሳና ከዳዕዋ ጀማመር ከተራራው መሃል ፈነጠቀ ጀንበር በካዕባ አካባቢ በቁረይሾይ መንደር ከአላህ የመጣውን መልእክት ለመተግበር ሙሐመዱ ላሚህን ብቻቸውን ነበር ማንም ሰው አልነበረ ከላካቸው በቀር ወላሁ ለክበር ይመስገነውና አላ ነቢይና ወረሱለ ሙቢና صل وسلم يا رب العالمين وعلى نبينا رسول مبين صل وسلم يا رب العالمين وعلى نبينا رسول مبين عالم بجلما بتوات جبت دنگايو يتتربو بمملكبت جقا تطفطفو بمسجد الله خبلنا عزالات مهون منات የጣዖት ገበያ በተጧጧፈበት የአራታ ገንዘብ በምንሰራፋበት ሀብታሙ ዳውን በሚያሰቃይበት በባሪያ ንግድ ሰው ከብት በሆነበት ሴት ሆኖ መፈጠር ወንጀል በሆነበት ወይም እንዳይቃ በምቆጠሩበት ወይ ከነ ህይወቷ የምትቀበርበት በጎሳ ጦርነት በምታለቅበት ለረጅም ጊዜያቶች በምዕት ዓመታት በዚህ ጊዜ አላህ ነቢይ ላከበት ሙሐመዱ አሚን ረሱለ ሙቢና ወአላ ነቢይና ረሱለ ሙቢና የታላቆ ይታላቅ ነቢያችን ናቸው እኔም ትንሽ ልበል ከታርቆቻቸው ለትልቅ ዓላማ አላህ ዘመርታቸው ከጠራ ቤተሰብ የተገኙ ናቸው ጥቂት ለማለት ነው ሰፊ ነው ሲራቸው ሰላትና ሰላም አላህ ያውርባቸው وأهلي وأصحابي ببال دربو جاجو متكتاي هلا بتابع جاجو جزاجو برحمة الله يقبلاجو بمقام محمود كفيا درقلاجو റളിയല്ലാഹു അൻഹു അല്ലാഹുവുടെ അരുളാച്ചോ ഏ നബിയേ താരിഖ് അസ്ഹാബോച്ചോ അലഫലബിയേ ഫിറ അസ്ഹാബോച്ചോ ካባይ በመንካ እስከላክ መሳጨው መጀመሪያ ይቅራ ከተላከ ባጫው የተቀበሏቸው ጥቂት ወይናቸው ደሃና ደካሞች ሌሎች ባሮች ናቸው የቁርጥቃን ናቸው ተብሎላቸው አለና አላ ነብይናው ረሱል ሙቢና ወ ተወልድ ድርገታቸው ታሪካቸው ድሩ ሳይላኩም በፊት ደግ እንደነበሩ ብሎ ሙሽሪኮቹ ናቸው መዘከሩ ሙሐመድ ታማኙ ይያሉ ስጠሩ ለላኩ አከባቢ ታሪክ ሲናገሩ ለብቻ መነጠለ ይወዱ ነበሩ አብዙን ግዜ ዋሻ ውስጥ ማዘው ተሩ በእንዲህ ሐለት ይያሉ ደረሰ ቀደሩ ሰይድና ጅብሪል መጥቶ አነጋገሩ መምህርናቸውና ቁርአን አስተማሩ የቁርአኑ መምጣት እቅራ ነው ጅምሩ እንተከታዩም ያ አዩሃል ሙደድሩ አስተንግክ ተባሉ እንዱማ በሰሩ የጉዞውን ጅምሩ ከቤት ውስጥ አሉና አላ ነብይና ረሱል ሙቢና አላሁመ ሰሊ ወሰለም አላ ነብይና ረሱል ሙቢና አላሁመ ሰሊ ወሰለም على نبينا ورسول مبينا يا الله ملكتنا دعواتهم جمروا يتقبلوا عجو تقيسوا نبروا خديجة كبيت استعالي جاجو أبشروا كسائبوا جاجو سدقوا لكبروا علينا عثمانك وعلى نبروا كسبك سيالوا يجمع أمروا አብዛኛው ጫጫ ወጣቶች ነበሩ የዲኑ ማንነት አወቁ ፈከሩ ከጀህልና ኑሮ ወዲያው ተቀየሩ በዘርባ አከባቢ ሲጣሉ የነበሩ ብዙ መታመታቶችን ያስቆጠሩ በሃያተ እስላም ሐለቱን ቀየሩ በወንድማማችነት እየተጣመሩ በሸሃዳ ገመድ እየተሳሰሩ ለአላህ ብሎ መንወር ከያነው ጀመሩ በእስላም ቁዋ እየተፋቀሩ ሀብታም ደሃ የለው በአንድነት ስኖሩ በድብቅ ዳዋቸው እየጀማመሩ መሊኩል ጀባሩ አገዛቸው ነው አላ ነቢይናው ረሱል ሙቢና ሙሐመዱ ላሚህም በዳዋ ከረሙ 38 ሰው ብቻ ዘለሙ 6 ዓመት ሙሉ ስለፉ ስደግሙ ሰይድና ሐምዛም በእስላም ተሾሙ ሲራቸው ስናገር እንዴት እንደሰለሙ ባደል ላይ ነበር ጫካ የከረሙ አባጃል ነቢዩም መስደባቸው ሰሙ ሄደው በጥፍ ያሉት እያጉረመረሙ የጀግኖቹ ጀግና ከአላህ ተሾሙ ሐምዛ አሰዱላህ በይፋ ሰለሙ በሙሽሪኮቹ ላይ ቀኑን አጨለሙ ባልጠበቁት ክስተት በጣም ተገረሙ ሙእሚኖቹ ደግሞ ነበር ለመለሙ ስለተከረሙ አበዙ ምስጋናው على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا اربع لمولا جوت كيت اندقروا عمر بن الخطاب متو يا اقرارو يا قران برهان لما تفات فكروا اهتاچو قايدو بدولا جمرو ሲደርሱ ግዜና ቁርአን እየቀሩ በጥፍ ያሏትና መሬት ላይ ዘረሩ አምጡ ታላየሁኝ አሁን ከምትቀሩ ነጀስ ነ አለቻቸው ሌሎች እየፈሩ የማን ዘር ነችና ለማን በገሩ አሞ ተቆስታሮች የማይደፈሩ ሄደው ታጠቡና ጽሑፉን ሲቀሩ አስደሰተኛ አሉ አባባሉ ጥሩ ወዲያው አለፉና ወደ ነቢይ አመሩ በሩቅ ያዩ ሰዎች በጣም ተሸበሩ ዛሰዱላህ ከነሱ ነበሩ ለሰላም ከመጣ አይኖርም ችግሩ ካልሆነም ሰይፎ በእጃችን ዋብሽሩ ሄደው ለነብዩ ጉዳዩን ነገሩ አስገቡት አሏቸው ከብተው ተቀየሩ ምንም ሳያቅማሙ ሻዳ ቀረሩ ከተቦላቸው አላህ በቀደሩ ነብያችን ዱዓ አድርጎ ነበሩ ተቀበለላቸው ማሊኩል ጀባሩ ቁድራው የሱ ነውና በጀ ነገሩን ያኔ ተነከሩ 40 ሰው ሆኑና አላ ነብይና ረሱል ሙቢና ከሐምዛ ከተለው ሁመርስ ከተሉ ዲን الاسلام እንግልዝ ማድረግን ከጀሉ ሀቅ ነው ለምን ሲደበቃል አሉ ለእውነት የላከ ጌታችን ጀሌሉ ሶላታችን ፋካላ ደረግናሉ የቁረሽ ሙሽሪኮች ምን ሲያመጣሉ አዛንም ሰላተም ክርስቲዮናል አሉ። ነብዩም ሐሳባቸውን ተቀበሉ። ዑመርና ሐምዛ እንዲህ ተባባሉ። በሁለት ሰፍ ሆነው መንገድ ያመራሉ። አንደኛውን ሐምዛ ከፊት ይሄዳሉ፣ ሁለተኛውን ዑመር ቀድሞ ይመራሉ። ቁዋውን ቁጥራውን ሰጣቸው ጀሊሉ። ወደ ካዕባ ሄዱ ተክቢራ እያሉ፣ አዛኑም ሰላቱም በግልጽ ያውጃሉ። ቤቱላህ ደረሱ አላሁ አክበር እያሉ፣ ሙሽሪኮች ጣታቸውን ነክሰው ጉድ እያሉ፣ ከዚህም ውጪ ምንም ማድረግ ስላልቻሉ ይችሉም ነበሩ ጋረደው ጀሊሉ። ሰላት ያን ቀን በግልጽ ተሰገደ ገናው አላ ነቢይናው ረሱለ ሙቢና። ቁረይሾች ይህን ጊዜ የሚሆኑ ተጡ ተሰበሰቡና ነቢዩ ጋ መጡ። ዳዋን ለማስቀረት አማራጭን ሰጡ፣ ገንዘብም ስልጣንም ሌላም ይዞ መጡ። ይህን ጊዜ ነቢዩ ነገሯቸው ቁርጡን፣ ፀሐይም በቀኝ እጄ ላይ ብታስቀምጡ፣ ጨረቃም በግራ እጄ ላይ ብታወጡ፣ ዳዋው የማይቀር ነው ምንም ብታመጡ። ሙሽሪኮቹ በዚህ ጊዜ ደነገጡ፣ እናሰቃያቸው ተባብለው ወጡ። ሻህዳ ቀርቦላቸው በኃይል ተቆጡ፣ የሰላም ገበታ በእግራቸው ረገጡ። ሄዱ እየተቆጡ ዛቱባቸውና አላ ነቢይናው ረሱለ ሙቢና። አላሁመ ሰሊ ወሰሊም አላ ነቢይናው ረሱለ ሙቢና። አላሁመ ሰሊ ወሰሊም አላ ነቢይናው ረሱለ ሙቢና። የእውነት ነቢይነት ግልጽ እንደሆነ ቁረይሾች ነቢዩን እየተጨቃጨቁ ታምሮችን እንዲያሳዩቸው ጠየቁ። ምን ከብዳለ ሰዋል መልኩል ሐቁ ነቢያችን አላህን በድዋ ጠየቁ። የሰማይ ጨረቃ በሁለት ተሰንጥቆ በጀሌሉ ቁጥራ በምድር ላይ ወድቀው ከመካ አካባቢ አርዱን አደመቁ። ግራና ቀኝ ሆነው ይታያል በሩቁ፣ ከሩቅ ያዩ ሰዎች ፈርተው ተጨነቁ። እየነገሩ ምስጢር ጉዱን ያላወቁ ሁሉም በግልጽ አዩ መቼም አይደብቁ። ድግምት አረገብን ብሎ አናናቁ፣ ከሩቅ መንገደኛን ጠርተው ስጠይቁ፣ ለአገር እንደታየ ነገሯቸው ሐቁን። ሙሽሪኮቹ ቀልባቸው ይበልጡን ደረቁ፣ ከእውነትም ራቁ ታምርም አዩን ነው አላ ነቢይናው ረሱለ ሙቢና። የትላልቅ ዘሮች ናቸው የሚባሉት የቁረሽ ሙሽሪኮች ሐቅን አጣጣሉ። ሙሐመዱ ለምን ታማኝ ነው እያሉ ሐቅን ይዘው መምጣታቸውን ያውቃሉ። የአላህን አንድነት ጀለ ጀላሉሁ የእሳቸውን ነቢይነት አሻፈረን አሉ። አንድ አላህ ብቻ እንዴት ይመለካል አሉ። ለእኛ 360 ጣዖት አሉ። ጥቂት ጀግኖቻቸው ከዚያው ይሰልማሉ። በእልህ ተቆጩ ምንስ ያደርጋሉ። የቁርአን ተልእኮን እያሰናከሉ ሙእሚኖችን በማሰቃየት ቀጠሉ። ማጥፋቱም ባይችሉም እንቀንሳሉና አላ ነቢይናው ረሱለ ሙቢና። ዳዕዋም ማሰናከለ ስራ አድርጎታል። ስመ ገናናና ቁም ነገር መስሎታል። ለቁረሽ ቃል ገብተው ተነሳ ባጃል ምሎ ተዘጋጅተው ነቢዩን ለመግደል። በካዕባ ሲሰግዱ ጠብቆ ያገኛል። ስጁድ ላይ እያሉ ለመምታት ያለማል። ከበድ ያለ ድንጋይ በእጁ ይዘዋል። ቁረይሾችም ከበው ይመለከቱታል። ምን ነው በለው እንጂ ብለው ይገፉታል። አላህ መለይካውን ቀድሞ ልኮበታል። አባጃል ስጠጋ ግመል መስሎ ቆሟል። አፉን ስከፍትበት ሸሽቶ ያመልጠዋል። ለሌላው ማይታይ እሱ ግን ያየዋል። ሙሽሪኮች ጠየቁት ምን ሆንክ አባጃል? ግመል መሳይ አውሬ እዚህ ጋ ቆመዋል። ወደ ቤቱ ሄደ ያየውን ጉዳይተዋል። ለሱ መቼ ገቧል ታውረዋልና አላ ነቢይናው ረሱለ ሙቢና። ከአላህ በጅብሪል ተልኮላቸው ዋሕይ ስለነገሯቸው የተውሒድን ጉዳይ ተቆጣችባቸው መካ በአጠቃላይ። ይህን ሰው ከልክሎት ተቆጪ የለውም ሆይ 360 ጣዖት ፋይዳ የለውም ባይ አንድ አላህ ብቻ ነው ይለናል አታላይ። በጣም አንገላቱ በብዙ አይነት ስቃይ የእንግዴ ልጅ እያመጡ በሳቸው ላይ በካዕባ አካባቢ ባሉበት ስጁድ ላይ አምጥቶ አስቀመጡ በአንገታቸው ላይ። ፋጡማ ነች ያነሳቸው ከሳቸው ላይ ሰላቱን ጨርሰው እጃቸውን ወደ ላይ ዱዓ አደረጉ በስቶባቸው ስቃይ። እነዚህን ቁረይሾች ታያለ አይላይ ሰባቱን ስምስማቸውን ጠርተው አንድ ላይ አንተው ገላግለኝ አሉና ያ ኢላይ አንዳቸው ማልቀሩ አለቁ በድር ላይ መቀበሪያቸው በበድር ጉድጓድ ላይ ተነቦ አንድ ላይ ተከማመሩናው على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا عندنا باجالك مشرك ويتقلعي بالله عندنا تبتوحدو قداي زمر يللاجو نتلو سياسكاي أهل ياسرنا يسمي ياكجاي በጣም አንገላቶ በብዙ አይነት ስቃይ አብሽሩ አሏቸው ነቢዩ ከመውላይ ሰብር ብቻ አድርጉ አላችሁ ተቀባይ ጀነት ቃል ተገብቶላችኋል ከሰማይ እንከራሳቸው ተናግረው የማያውቁት ነቢይ ፈጽመው ከአላህ ቃል ተላከ በዋህ የመካ ሙሽሪኮች አውሬዎች ሰው መሳይ ኡመያ ብኑ ኸለፍ የራሱን አገልጋይ ብላል ብኑ ረባህን በጠራራ ፀሐይ በህዝብ አሸክመው ሲጭንበት ድንጋይ በጀርባ አስተኝቶ ኮረተሸዋ ላይ በዱላ ቀጥቅጦ ሲያቃጥል በፀሐይ አሃድ አሃድ ይላል እያየ ወደ ላይ ደረሰለት ከላይ ረበል ዓለሚና ወዓላ ነቢይና ረሱለ ሙቢና ታዜ በቢላል ላይ በጣሙን በርትቶ እጅግሩን አስሮ እርቃን አስቀርቶ እንደ አውሬ አንገቱን ታስሮ ተጎትቶ አባበክር ስድቅ ደረሱለት ሰምቶ በዋጋው ልገዙትም ቢያሏቸው ከተው 400 ድራም ጨምረውለት ሰጥተው በዚሁ ነፃ አረጉት ከኡመያ ገዝቶ ታላቁን ሰሃቢ በዚህ ነፃ ወጣው ረጅም እድሜ ኖረ ለዲን ብዙ ሰርተው የሙአዝንነት ማዕረግም አግኝቶ ከሱ ጋር ነበሩ ብዙ ወይ ተገዝተው በአባበክር ገንዘብ እንዲሁ ነፃ ወጥተው እንደሳቸው ያለ ተገኘም ከተው الله مكساچ قران لذي متا وما لي احد لذي نبر زينا وعلى نبينا ورسول مبينا ليلاو سجدلو ليلاو سسددو ليلاو تدبقو عند نور فقدو باند لا يارغواچو شنيواچو احمدو عثمان بن جعفر ودا بشاهدو كنبي تزبنو بكبر منغدو በበረሃው ፀሐይ በእግር ሸመደዱ ሰይዱል ሙስጠፋ አህመድ ሙሐመዱ ማሊኩል ሀበሻ ነጃሺ ጋ ሂዱ ወደዚያ እንዲሄዱ ለነሱ ወደዱ ጉልበቱን ይስጣችሁ ዋሒዱ ሰመዱ ቁረይሾችም ሰምተው ተከትለው ሄዱ ደርሰው ለማስመለስ ይዘው ከመንገዱ ዋሒዱ ሰመዱ ደብቋቸዋልናው አላ ነቢይናው ረሱለ ሙቢና ከተወለዱበት ከሀገራቸው ወጡ እስራት ግርፋቱ በሞትም ተቀጡ መፍትሄ የሚሰጣቸው አንድ ወገን አጡ ህይወት መታደጊያን አበሻ መረጡ ተነግሮ ተመክሮ ወደ አበሻ መጡ ይሄን ሁሉ መንገድ በእግራቸው ተወጡ ከሙሽሪኮቹ ከሄደ በእንዲህ አመለጡ በሰላም አገር ላይ ገብተው ተቀመጡ ሙሽሪኮች ተቆጡ ፈልጎ አጡና ወዓላ ነቢይና ረሱለ ሙቢና የሀቅ መንገድ መቼም ችግር የበዛበት የጠላት በያቅጣጫ እንዳይሸንፈላበት የመካ ሙሽሪኮች ፍጹም አልተኙለት ተሰበሰቡና ተመካከሩበት ገሚሱን በስቃይ ሌላውን ገደሉበት ለዚህ ነበር ስደት የማይቀር ሆነበት አላህ በነጃሽ ረሕመት ያወርድበት ከጥሩም ጥሩ ሰው አላህ ይውደድለት ከነቢዩ ደብዳቤ የተጻፈለት ጠቅለኛ መሪ ነው በአላህ አመነበት ነቢን ወደዳቸው እሳቸውም ወደዱት የሚወደድ ሰው ነው እናንተም ውደዱት እሱ የሞተ ዕለት በጣም አዘኑላት አላህ ለነቢዩ ጅብሪል ላከበት ወዳጅ የሞተ አለ ሰላት ሰገደባት ሰላት አልጋይቢን አላህ አዘዘለት ለመጀመሪያ ሰው የተሰገደበት አላህ በረሕመቱ ይመልከተውና ዓላ ነቢይና ረሱለ ሙቢና ሀበሻ ለእስላም ባለውለታ ናት ያኔ በችግር ቀን የተሰጋይ ውለት ወላጅ ከልጆቹ ጠላት በሆነበት ሙእሚን ባዳ ሲሆን በተወለደበት ከቁሬሽ ወገኑ ስቃይ ስበዛበት መዳረሻ ጠፍተው በምንገላቱበት አለም በሯን ዘግታ ዝም ባለችበት ያኔ ለሀበሻ ተመሰከረላት ለእንግዶቿ በሯ ክፍት በሆነበት የአላህ መልእክተኛ ናቸው ያመኑበት ከየትኛውም አገር መርጠው ስልኩባት ንጉሱ አጥሩ ሰውም አይበደልባት ሙእምኖቹ ገብተው በሰላም ኖሩበት እውነትም ሀበሻ ባለውለታ ናት ማንም የጻፈላት ታሪክ አላትና على نبينا ورسول مبينا يا مسلموش موطات مشركو يدرسو يزواچو لمقطات اگر ادرسو ميدا تراراون كلن ماسسو بفرس قالبو كوديو يدرسو منم ساغنيو افرو تملسو وري سمو ابشازل كون درسو عمرو بن العاص مبار تلكو تنسو ተከተለው መጡ ይዘው ለመልሱ ሙእሚኖችን በነጃሽ ላይ ከሰሱ ነጃሽ ጃፈርን ጠየቁና መልሱ ጃፈር ሲጀምረው መልሱን ሰመልሱ የነበሩበትን ህይወት አስተዋወሱ አላህ ነብዩን እንደላካቸው አወሱ ስለ ነብይ ኢሳም ከቁርአን መልሱ ነጃሽ ሰሙና እንባቸው ፈሰሱ አይ እስላም ተለቆ ከልቡ ደረሱ አምር ኢብኑ አልዓስ ወንዴ አፍረው ተመለሱ الله سافره ترغمات تاكسو كقريش متاون سدوتا وملسو جعفر مسغانا ونلا الله درسو كلهم بوتا غينتو وجاچون كلسو تمسغن سو رب العالمين وعلى نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا الله سياب الجو برهان ومنقدو هدايا ولقسوت سياقان وزمدو ملك ذا اسلام النجاشي تردو تلي اللاجو فريه كقلبا كردو ضيف آمنوا بالله سمدو مسكرون ستون يا شهدو قتلوا واشهدوا أن محمدو قلسهون اللاجو انديالو فردون يا نبي عيسى انا يا احمد محمد وكان منجنو لتو يتقدو فصوم يما الا ياندنا ومنغدو ليلوچو سكدو ساچو امنونا على نبينا ورسول مبينا نبر جبشا بالولتهنات تاركوا بسفيه زارم سورا الله نبي المصطفى بتولدوبت يا سادجاچو اندوا بشانات ወሞይ መንበረካይ የምትባል ሴት ናት ረጅም ታሪክ አላት የምንነገርላት ረዲየላሁ ዐንሃ አላህ ይወድድላት ነብዩ ሙስጠፋ በጣም የሚወዷት እናቴ ያሉ ነበር የምጠሯት ነብዩ ስለሷ እንዲህ ነበር ያሏት የምፈልካለ የጀነት ሴት ማግባት እቺና በሻይቷን ወሞይ ማንን ያግባት የጀነት መሆኗ ያን ተነገራት ለሳሂባቸው ዘይድ ኢብኑ አልሐሪስ ዳሯት እሷ ቀደም ብሎ ካመንሁት አንዷ ናት የኡሳማ ኢብኑ ዘይድ የጀግናው እናት ናት ያ በልጅነቱ የጦር መሪ ወጣት ነብዩ ራሳቸው ነበር ያሳደጉት እንዲና ተበሻ ባለውለታ ናት ማመን ብቻ ሳይሆን መስራችም ናትና አላ ነብይና ረሱል ሙቢና ደግሞ ወደ መካ ሄደን ስናያቸው ቁረይሾች ከአበሻ ቆረጡ ተስፋቸውን በሙእሚኖቹ ላይ ተማከሩባቸው የስምምነት ወረቀት ጻፉባቸው ሙሐመድን መስጠትን ቤስላሏቸው በበኑ ሐሽም ላይ ማቀብታሉባቸው በኩፋሮቹ ከሄደ በደል ደርሶባቸው በቀሩት ሙእሚኖች ችግር በዛባቸው በረሃ በርዛ ሲያንገላቷቸው ምን አለበት ኖር ፌዳ በሆንኳቸው ማንም ሰው አይገዛ ወይ አይሸጥላቸው ነብዩ ይህን ጊዜ ማልተውም ዳዋቸው እንግዳ ስመታ እየጋበዟቸው ሐቂቃ የገባው ያመነባቸው በእንዲህ አለት ግፍ ላይ ሶስት አመት ሞልቷቸው ከዚያው ከሙሽሪኮች አላህ ገዝገዟቸው ሙጥዒብ ኢብኑ ዓዲ ዋስትና ሰጥቷቸው ማቀቡን ለማንሳት ቻን አረጉባቸው ለራሱም አነሳ አላህ ማቀባቸው ያስቀመጡት ሰነድ ትልበላችባቸው ከሙሽሪኮቹም ወዘግፊት አርጎላቸው ማቀቡ ስነሳ ጀመሩ ኑሯቸው ቀጠሉ ትሪያቸውን ወደ አላህ ጎዳና ወዓላ ነቢይና ረሱል ሙቢና ዳዋ ይፋ እንዲሆን በግልጽ ተሰምተው ተናገራሏቸው ጅብሪል ከላይ መጥተው ነቢዩ አንድ ቀን ተራራ ላይ ወጥተው ሁሉንም ቀቢላ ስምስማቸውን ጠርተው ሊያዳምጡ መጡ ድምፃቸውን ሰምተው ነቢዩ በኹጥባ ንግግሩን ከፍተው በተራራ ጀርባ ጦር ሊወራችሁ መጥተው ብዬ ብነግራችሁ አታምኑኝም ከተው እናምናለን አሉላቸውም ተስማምተው ዋሽቶ እንደማያውቁ ሁሉም መልስ ሰጥተው የአላህ መልእክተኛ ነኝ ስሏቸው አድምጠው አጎታቸው አቢላህ በጣም ተቆጥተው አሊሃዳ ጀማዕተና እያለ ተነስተው በዚያ አንደበቱ መጥፎ ቃላት ተፍተው ለዚህ ሰበሰብከን ያጥፋሃሏቸው ነው አላ ነቢይናው ረሱለ ሙቢነ አላህ በቁርአኑ እንደተናገረው ሀብታም ነው አቢላህ ለፍቶ የከሰረው ባራታ ገንዘብ ዘርፎ የገበረው ቁርአን ስሙን ጠርቶ የተመሰከረው የአዛብ መሆኑ እዙ ያበሰረው መቼ ቀራልና አላህ የቀደረው ጥበት የዳ ተብለው ቁርጦ ተነገረው እዚሁ ተዋረደ ኩሮ የነበረው ፍጹም ርኅራሄ ምባል ያልነበረው ስንት ሙእምኖችን ገሎ የቀበረው ሆነ እንዳልነበረው አዱንያ ናትናው አላ ነቢይናው ረሱለ ሙቢነ አባ ጃህልም ነበረ ከሙሽሪክ ጉረኛ ባይሳካለትም ሌት ቀን ያልተኛ ነቢይን ስሰድባቸው በጣም ምላሰኛ በሀብት ጉልበቱ የሆነ ደመኛ ዋናው እሱ ነበረ የጦር ወንጀለኛ ፍርዓውን ሀዴሉማ ተብለው ነበረና እስከ መጨረሻው በጣም ለፍቷልና ለዓነሁ ላሁ ዓላ ዛሊሚነ ዓላ ነቢይና ረሱለ ሙቢነ አላሁመ ሰሊ ወሰሊም ዓላ ነቢይና ረሱለ ሙቢነ اللهم صل وسلم على نبينا ورسول مبينا با الله ملك تنيا لاي اندي سقاي بستاو عزام بساچو لاي درار بومتاو ينبيو عقو ثامواتيو تنيتو بشتاو كبان نبريد مياتيو مغفتاو كنبيو غارا بزوا مثلفتاو سايا منون داي موتو نبيا چنسكتاو شهادان ديزو فلقو قفافتو ሙሽሪኮችን በበኩላቸው ጎትክቶ አላህም አልቀደርህምን ብብሎ ሞቱ ከማቀቡ ችግር ገና እንደተወጡ እሜቴ ኸዲጃና አባጣሊብ ሞቱ። ይህን ጊዜ ነቢዩ በጣም ደነገጡ ለዳዋ ከለላም መሆናቸው ነጡ። አመል ሑዝን ተብለው ታወቀ አመቱ በርትቶ ቀጠለ ከወትረው ቅጣቱ መካ ላይ የቀሩ ሙእሚኖች ተቀጡ ሙሽሪኮቹ ይበልጥ በእነሱ በረቱ። ነቢዩ ተነሱ ከመካ ሊወጡ ማረፊያ ቦታቸውን ጣይፍ ይመረጡ በኒ ሰቂፎች ጋር ደርሶ ሳይቀመጡ ለዳዋ እንደመጡ ነገሯቸውና አላ ነቢይናው ረሱለ ሙቢነ አላሁመ ሰሊ ወሰሊም አላ ነቢይናው ረሱለ ሙቢነ አላሁመ ሰሊ ወሰሊም አላ ነቢይናው ረሱለ ሙቢነ اللهم صل وسلم على نبينا ورسول مبينا بسم الله الرحمن الرحيم اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا زيد بن الحارث كان نبر هلتاجو طائف درسو زمدنا مالاچو ودا الله دري دعوار كلاچو يطائف مشركو چاشدوچو ناچو لجواكي سائل بدنگاي متواچو دم بدم هونونا ودكو دكماچو عداس مبال باريا متا ودساچو يمبلا يتمر فريز ولاچو بسم الله بلو سبلو مكواچو يا الله ملكتني عندهن واوقاچو واغرون تيقوتني نوالواچو اي يونس منو متا اغرنو سلواچو يطائف مشركوچ قومو يايوناچو يملكتو تال نبي سيافاچو አመንክ እንዴ ብሎ ጠየቁት ባሪያቸው አመንኩኝ እውነትም መልእክተኛ ናቸው አገኘሁኝ ብዙ ምልክት አላቸው ከዚያ ሄዱ እሳቸው ዱዓ አደረጉና አላ ነቢይና ረሱለ ሙቢና ተነሱ ሲወጡ መንገድ ላይ ሁለት መላእክቶች መጡና ከሰማይ ዳመና መስሎ ነው የምታዩት ከላይ መልኩል ጅባል ነኝ ያ ረሱለላህ ብቻውን አይደለም ከነ መላእክቱ አይ ስላዋረዱ አንተ ያላህ ነብይ እነዚህ ሙሽሪኮች ላጥፋለ አንድ ላይ ተራሮችን ላላጥም ነው በነሱ ላይ እዘዘኝ ያ ነብይ ያ ረሱላህ የተከበርክ ሰው ያ ሳሂብ ወልዋይ እንቢያሏቸው والله ታገዟቸው ነው አላ ነብይና ረሱለ ሙቢነ اللهم صل وسلم على نبينا ረሱለ ሙቢነ اللهم صل وسلم على نبينا ورسول مبينا يا الله ملائكو جل ارداتا مدنا يا واردون سوى جل اتفانهن ندقو نبيا جن رسول مبينا انداتنا قوالوا اجورا رولا اجونا كالنسو مولد تبقى اللوغنا رحمان لرحمتنا ولاك اجونا الله ودمك امال لسا اجونا كزياو كقريش ويش ودهج اجنونا متعم من عدي نبران دجقنا مشركنا على من دزياموننا ማንም እንዳይናገር ሰጣቸው አስተና ቁረይሾች ዝማሉ አስፈራቸውና ዳዋቸው ገጠሉ መጅረፍታለና የሐጅ ሰዓትም መምጫው ደርሷልና ሰው ከያገሩ ተሰበሰበና ጥሪያቸው ገጠሉ ወደ አላህ ጎዳናው አላ ነብይና ረሱል ሙቢና በዚህ ጊዜ ከአላህ ታምር ተሰርተዋል ነብዩን ጠርቷቸው ሰማይ ወስዷቸዋል ቡራክ በሚባለው ክንፋለው ተብሏል ሌሎች ነብያቶች ያላዩትን አይቷል በዚህም ደረጃቸውን ከፍ አድርጓቸዋል እስራና ሚራጅ አዛልጓቸዋል በአንድ ለሌት ነበር ታምሮች ታይቷል በአላህ ፊት ቀርበው ሰላትን ታዘዋል ጀነቱን አዛ በስጉብይቷቸዋል ለሌቱ ሳይነጋ መካ ተመለሷል ለነዚያ ከሃዲያን መስረጃ ቀርቧል በአላህ የተመመ መቼ ተጋከላል እውነት ጋር ወጥተው እያየ ይክዳል በራን አላ ቁሉብህም ቀልባቸው ዝጓል ተመዋል ደርቋል ማንስ ያቃናዋል አላህ ያቃናውን ማንስ ያተመዋል ሀቅን ጀብጠዋል ማን ያላቅቀዋል በአዱንያ ፍትና ተፈትኖ አልፏል አላህ ባሪያዎቹን መቼም ይፈትናል ድሮም እንዲያ ሆኗል ይቀጥላል ገናው አላ ነቢይና ረሱል ሙቢና اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا بحجزات لا يقريش ويتتعرون ديت النادر قوبلو تماكرو يا نبيو ترين داي سما فرو يمي عربوت نقر بتعمهم فكرو ذمكالنا وما سوك اياكرو سمتو يملسا لينو تقرو يا سو قلبي سبال دقمو نققرو سلسين داي سما اندي بنلترو محمر تنقوينو ايالو اسورو لحجي ممتعون سو اياس فرارو تتنقكو ايالو تفتو حلاكرو ድግምትም አለበት ልክ ነው ችግሩ በያቅታቻ ቆሞ ሰው እየተጣሩ በሰፊው አስወሩ ተመካከሩና አላ ነብይና ወራሱል ሙቢና ሁሉም በያቅታቻ ስማቸውን ያጠፋል ያሉ አገራችን በጣም ተበላሽቷል ንግግሩን እንዳትሰሙ ይሏቸው አለ ብዙ ቤተሰቦች በሱ ተፋተዋል ወላጅ ከልጆቹ ስንቱ ተፋተዋል ንግግሮቹ ስር ይሆንባቸዋል ቆማችሁ እንዳታዩ በሽታው ይዛችኋል እንደዚያም እያሉ ስንት ሰው አምነዋል ጆሮ ብደፈንም ሀቁ ተሰምተዋል ከመዲና ሰዎች ስድስት ተገኝተዋል ያመነውም አምነው የካደም ክደዋል ረቢም ብራ ዱፍናን ማን ይከለክለዋል ዘሩ ተዘርተዋል ጥሩ ታርሰዋልና አላ ነቢይና ረሱል ሙቢና እነዛ ፋዝቆች አልቻሉም ደለሎ ዳዕዋ የስርብ ገባ መካ ተከልክሎ ቁርአን የራሱን ሰው አገኘ መልምሎ ፍረው በመዲና ገብቶና ተተክሎ ምርጥ ዘር አግኝተው ባሪፉ በቅለው ከትላለቆቹ አምነው ተቀብለው በአመቱ 12 አንሳር አስከትለው አላህ የነቢዩን ዱዓ ተቀብሎ ሐቁ ከባጥሉ ወጣ ተነጥለው ከሽርክ ተገንጥለው በአላህ ጎዳና على نبينا ورسول مبينا اللهم صل وسلم على نبينا رسول مبينا اللهم صل وسلم على نبينا رسول مبينا قاوسم كخزرج تسبسبو متو جمرتو لاقبا متو تمرارتو በለሌ ጀለማ አዚያ ተገናኝተው ከነቢያችን ጋር ስብሰባ ተቀምጠው በይዓቱ ላገባ ቃል ክዳን ተጋብተው ሙስዓብ ብን ዑመይር እዚያን ቀን ተነስተው የመጀመሪያ ሰው አምባሳደር ተመርተው ጠንካራ ወጣት ነው ሁለት እጅራ ወጥተው ከሀበሻ ነበረ ተመልሰው ወጥተው ከአንሳሮቹ ጋር ወደ የስርብ ገብተው በጣም ተሳክቶለት ብዙ ሥራ ሰርተው የመዲና ጀግኖች በእጆቹ ገብተው ሽርክን እየካዱ ወደ እስላም መጥተው ወጣቱ ሰፋራ ተልኮ ተሳክቶ ቀድሞ ብዙ ለብቶ ተመቸለት ገና ኋላ ነቢይናው ረሱለ ሙቢና በአመቱ መጡ ሰባ ሁለት ሆኑና ሁለት ሴቶች ናቸው ሰባ ወንዶችና የሚችለው መጣ የቀረው ቀረና አልሐምዱሊላህ ረብል ዓለሚን ሙእሚኖች ተገኙ ምን አህልል መዲና ቀልባቸው ንጹህ ነው አቅን አገኙና ዳዕዋ የምፈልግበት ቦታ አገኘ ገና ቤቱላህ ልሐራም ምክንያት ሆነና በየአመቱ ለሐጅ ሰው አይቀርምና የእስር ሙእሚኖች መካ ደረሱና ከነቢያችን ጋር ልገናኙ አሉና ጉዳዩን በምስጥር በልብ ያዙና ማታ በአቀባ ተቀጣጠሩና ድቅድቁን ጨለማ ተገናረጉና እንደ አምናው ቃል ኪዳን ተደገመ ገና ዋላ ነቢይና ረሱለ ሙቢና አሉ አንሳሮቹ ቃሉን እንገባለን የቃል ኪዳን ክብደት መቼም እናውቃለን ህይወታችን ሰጥተን እንጠብቆታለን በእውነት በላክ ህይወት በአላህ እንምላለን እኛ መዲናዎች ጦርም እንችላለን የመሳሪያ ባለቤቶችም እኛ ነን አለና አቡ ሐይሰም ቃል እንጠብቃለን ያ ረሱላላህ ግን አንድ ስጋት አለን እኛ ለእርሶ ብልህን ሁሉን እንሆናለን ከጃይልያ ወዳጅ እንቋረጣለን ኋላ ትቶን ከሄዱ እንዴት እንሆናለን እስከ መጨረሻ እኛ እንወዶታለን እናዳም ጦታለን እስኪ እንገሩንናው አላ ነቢይናው ረሱለ ሙቢና አላሁመ ሰሊ ወሰሊም አላ ነቢይናው ረሱለ ሙቢና አላሁመ ሰሊ ወሰሊም አላ ነቢይናው ረሱለ ሙቢና ፈገግ አሉ ነቢያችን ደስ ብሏቸው እናንተ አንሳሮች ከኔ እንደሆናችሁ እኔም ከእናንተ ነኝ ቃል ልገባላችሁ ይህን ጊዜ አንሳሮች በጣም ደስ ብሏቸው አስዓድ ብኑ ዙራራ ቆመና ፊታቸው ለህዝቦቹ እንደዚህ ብሎ ነገሯቸው ቃል የምትጋቡት ማወቅ አለባችሁ የነቢዩ ጠላት ወዳጅ ላይ ሆናችሁ ሕፃን ሆነ አዋቂ ሲገደሉባቸው ጥቃት ሲደርስበት ወይ ከንብረታችሁ የአላህ መልእክተኛ ከሆነ ምርጫችሁ ይሄን ይወቁና ቃል ግቡ ሁላችሁ ቃል መግባት ጀመሩ ተራ በተራቸው ከሴቶቹ በቀረ ሁሉም ያዙ እጃቸውን አስራ ሁለት አሚር ተመረተላቸው ጨረሱ ባይዓቸውን በምስጥር ያዙናው አላ ነቢይናው ረሱለ ሙቢና መንገዱ ፈተና እንደሆነ ያውቃሉ በእሳቸው የሚመጣውን ችግር ሊቀበሉ መዲና ወስዷቸው እሳቸውን ሊከተሉ ሕይወታችን ለእርሶ ፊዳ ይሆናል አሉ ለዲን ክድማ ነበረ በሕይወት እስካሉ እውነትም እነዚያ እንዲያ ሆኖ አሉ የቁርአን ተልእኮን ለማዳረስ ስሉ ብዙ መስዋዕትነቶችን የከፈሉ ስንታሉ አንበሶች ታግሎ ያታገሉ ያኔ በአቀባ ብዙ ተባባሉ አውስ ከኸዝረጅ ጋር ፍጹም ላይ ይጣሉ በጃይልያ ጊዜ ይፈላለጋሉ በብዙ ነገር ላይ ያኔ ተማማሉ በወንድማማችነት በሕይወት እስካሉ ሙሃጅሮችንም አብረው ሊቀበሉ ቃል ኪዳኑ አልቆ መዲና ይሄዳሉ ለጊዜ ነቢዩ መካ ይቆያሉ መጀመሪያ ሙሃጅሮች ይሄዳሉ ከኋላ ይሆናሉ አሽረፈል ሙርሰሊናው አላ ነቢይናው ረሱለ ሙቢና ከዚያ ሙስሊሞቹ መሰደድ ጀመሩ አብደላህ ብኑ መክቱም ከአምር ጋር ሀጀሩ ከቁረይሾች ጥቃት ሁሉም እየፈሩ እየተደበቁ ይጠፉ ነበሩ ሰይድና ዑመር እየተናገሩ ምፈልገኝ ካለ እያሉ ፎከሩ ማንናገራቸው ሁላቸውም ፈሩ ከሳቸውም ጋር ሀያ ሳቦች አጀሩ ግን አባበክርና ነቢያችን ቀሩ ነቢዩ ለስድቅ እንዲህ ተናገሩ ከአላህ ትእዛዝ ለመጠበቅ እንደቀሩ ፍቃድ እስክና አገኘ እንጠብቅ አብሽሩ መውጣት የማይችሉም ቁጭ አሉ እየፈሩ ሀበሻ ከሄዱም ይመጡ ጀመሩ ጀልባ ተኮናትረው እየተሻገሩ ደረሰ ቀጠሩ ተጓዙ መዲና አላ ነቢይና ረሱለ ሙቢና አበሻ ስመለሱ ብዙ ለፉ ነበራቸው ችግር ደግሞ የሚያስከፉ መንገድ ላይ አሟቸው ሕይወታቸው ያለፉ በአበሻ ምድር ብዙ ያሳለፉ ወደ የስር ሄዱ በግር እያለፉ በጀልባ ሆኑና በባህር ሰከምፉ ከስደተኞቹ በሰላም ሲያልፉ ከሀበሻም ነው አብሮ የተሰለፉ በማዕበል ተወስደው በባህር የተደፉ የት እንደደረሱ ደብዛቸው የጠፉ ስማቸውም ባይኖርም ስራቸው የተረፉ ለምን እንደለፉ አግኝተዋል ነው አላሁ ነቢይናው ረሱለ ሙቢና اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا يمكام اخوان سمسبا تدارثو بدار الندواجو تسبسبو وتو يا انقل ابليس ظاهر سو مسلو غبطو ينجد شو ما قال لي بلوا اغبابتو እሱም ከነሱ ጋር አስፈቅዶ ገብተው ጀመረና አንዱ ንግግሩን ከፍተው እነዚህ አመፀኞች ከሀገራችን ወጥተው ለእኛ አይበጁንም ወደ የስልፍ ገብተው ምናቸውም ሳይቀር ቤታቸውን ዘግተው ሙሐመድ ግን አለ ከኋላቸው ቀርተው እሱም እንደነሱ አንድ ሌሊት ጠፍተው በኋላ ችግር ነው ተከታዩ በዝተው ለእኛ አይበጅም ከተው ተዋርደናልና አላ ነቢይና ረሱለ ሙቢና አንዱም ተነሳና ቢሄድ ምን ያመጣል እዚህ ከሚያስቸግር መሄዱ ይሻላል እሱ ከሄደልን ሰላሙ ይገኛል ቀጠለና ኢብሊስ ሰው መስሎ ቁጭ ብሏል አቤት ንግግሩ እንዴት ታፍታል ብሎ ተቃወመ ይሄ እንዴት ይሆናል በሰላም ከወጣ የእስር ቤቱ ሆኗል ብዙ ምከተሉ ሰዎችን ያገኛል ለእናንተ አይበጅም ይሄ እንዴት ሆናል ሌላ ሐሳብ ይዞው ተነሳ አባጃል ለኛ ጥሩ ነገር መሐመድን መግደል በቃ የሱ ነገር በመግደል ያከትማል ይሄ ለአባ ሙራው በጣም ይስማማዋል ከሁሉም ቀቢላ ወጣት ይመረጣል ሁላቸውም ባንድ ላይ ሆነው ይመጡታል ደሙ ወደ ሁሉም ጎሳ ይበተናል ለበኒ ሐሽሞች ካሳ ይከፈላል ይህን ሁሉ ቀቢላ ማን ይጋፈጠዋል በዚህ ጊዜ ኢብሊስ በጣም ይስማማዋል ብለው ደገፋቸው እንዲሻላቸዋል ቀጠሮም ተይዟል በምስጢር ያዙናው አላ ነቢይናው ረሱለ ሙቢና አላሁመ ሰል ወሰልም አላ ነቢይና ረሱለ ሙቢና አላሁመ ሰል ወሰልም አላ ነቢይናው ረሱለ ሙቢና ይሄን ግፍ ለመስራት ከኢብሊስ ጋር ተባብረው ምስጢር እንዳይወጣ በመሐላ አስረው አላህ ደግሞ ለነብያችን ተባብረው ጅብሪል ወዲያው መጣው ምስጢሩን ተናግሮ ሂጅራም እንደተፈቀደላቸው አብስረው መቼ መውጣት እንዳለባቸውም ተናግረው የጉዞውን ሁኔታ ሁሉንም አማክረው ነብያችን ወዲያው ለአባ በክር ነግረው ተዘጋጃሏቸው ምስጢሩንም ቋጥረው መሄጃ የሚሆነውንም ግመል አዘጋጅተው መንገድ የሚመራውን ሰው በገንዘብ ቀጥሮ አብደላህ ኢብኑ ረይቅጥ የሚባል አስተባብረው ከነሱ ነው አብረው ረበል ዓለሚናው አላ ነቢይናው ረሱለ ሙቢና በቀጠሮ ለሌት ገዳዮቹ መጥተው ይጠብቁ ነበር በራፍ ተጎልተው የአላህ ጥበቃ እንዳለ ተዘናግተው እንደ ማንገላጀት አሉ ተቀምጠው ነቢዩ ዓሊይን ቦታቸው አስተኝተው ተከበው ባሉበት ሊወጡ ተነስተው አፈር ዘገኑና ወደ እነሱ ረጅተው ወጃልና ምን በይን የሚል አያ ቀርተው የተራጀው አፈር በያይናቸው ገብተው ሙሽሪኮቹ በእንቅልፍ እልም ብለው ጠፍተው ራሳቸውን ሳያውቁ ለሌት ሁሉ ነግተው ስነጋ ያሉትን ሊያደርጉ ተነስተው ሰይፋቸውን መዘው ቤት ዘልቀው ገብተው ዓሊይን አገኙት ቦታቸውን ተኝተው እሱ ፊዳ ሊሆን ሕይወቱን ሰውተው በንዴት ዓሊይን ደብድቦ ቀጥቅጦ እጅ እግሩን ይዞ መሬት ላይ ጎትተው የኋሌ ታስሯቸው ወደ ካዕባ አምጥተው አስመለጥከም ብለው በላይ ተቆጭተው ካልጠቆምከም ብለው አግቶ አስቀምጦ ሙራዳቸው ከተው አልተሳካምናው አላ ነቢይናው ረሱለ ሙቢና የቁረሽ ሙሽሪኮች እንዳሳባቸው ይዞ አሰቃይተው በዚያው ሊገሏቸው በጠዋት ሊያጨልሙ ነበር ሙራዳቸው ለዚህ ነው የፈለጉት መቼ ሞላላቸው ግራ ቀኙም ብሎ አፈላለጓቸው ፈልጎ አፈላልገው ግን አላገኟቸው ጭር ባለ ሌሊት ወጡ ሁለታቸው አስማስንቅ ቋጥራ ሌሊት ሸኘቻቸው የሴትነት ድርሻዋን ተወጣችላቸው እንጀበለ ሰውርም ባል ሄዱ ሁለታቸው ረጅሙን ተራራ ወጡ በግራቸው ዋሻው በይባቦች የተሞሉ ናቸው አባ በክር ገብተው አሰናዱላቸው የእባቡን ጉድጓድ ደፈኑ በእግራቸው ሌላውን ወጠፉት ቀዳዶ ልብሳቸውን የአላህ መልእክተኛን እንዳይነካባቸው ስድቅ ቁጭ ብለው ነቢን አስተኛቸው ነቢዩ ብተርፉ ማልቀረም ለሳቸው በመርዛሙ እባብ ተነደፈ እግራቸው መርዙ ከልክ አልፈው ሲያቃጥላቸው በነቢዩ ፊት ላይ ረገፈ እንባቸው ተነስተው ጠየቁት ምን አገኛ አሏቸው እባብ እግሬን በልተው አመመኝ ስሏቸው ምን ችግር መድኃኒት አለ ምራቃቸው እትፍ ስሉበት ወዲያው ዳነላቸው ሙዕጅዛም አላቸው ተሰጥተዋልናው አላ ነቢይና ረሱለ ሙቢነ አብደላ ብኑ አቢ በከር ማታ ሄደላቸው የሙሽሪኮቹን ከይድ እያወራላቸው ማሊክ ብኑ ፉዌራም ፍየል ጠባቂያቸው በዋሻው አጠገብ ፍየል ወስዶላቸው ወተት እያለበ እነሱን ሲያጠጣቸው በፍየሎች ኮቴ ማጠፋድኳቸውን ቁረይሾች በጥርጣሬ ሄዱላቸው አላህ በሸረሬ ተጋረደው አይናቸውን በጉድጓዱ በራፍ ቤት ሰራችባቸው በደካማ ቤቷ ዘጋች አይኖቻቸውን የአላህ ታምር ነው ግን የማይገባቸው እዚያው አሳልፈው በሶስት ቀናቸው አብደላህ ብኑ ረይቂት መንገድ አሳዩቸው አባበክር ስድቅ ተደሰቱላቸው አንዴ ከፊት ሲሄዱ አንዴ ከኋላቸው ከሙሽሪኮቹ ከይድ ስላመለጧቸው እንዳይከተሉም ስጋት አለባቸው የእውነት ወዳጅ ናቸው ከልብ ነውና አላ ነቢይና ረሱለ ሙቢነ اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين مكه مشركوج فلغاهم قتلوا مچيسا كلاچو الله غار نوتلو بياقتا چهدو ساچون تقتلوا اي مشركا بتامو شوما من تولو تنكارا وطاتو اجبيه من قدولو ايزو اچو اندمتو وي من دقلو ايزو يمتاسو اشيلا مالالو اندمتو قمالي اغنيا ليالو ياني بيچاي دلهم زاريم درسالو دروم زاريمينو قنام منورالو لالله جاني قزم يملو تنولو بجاچو اسقبتو ماوارد كجلو 50 مليون اللو تقبتو اللتقالو اي مشركو چنك ايدياو والجليل الرحمن كللاچو يتمبكجلو عيسىتم جليل رب العالمين على نبينا رسول مبين አደገኛ ምባል መጣና አንድ ሰው ሱራቃ ኢብኑ ማሊክ ቀረበ ክፉ ሰው ገመሉ አለማግኘት አገሩን ዳሰሰው ጋራሽን ተረሩን ሁሉን አዳረሰው ወይ ዘው ለመጣ ወይ ገሎ ጨርሶ ጋለበ በፈረስ እነሱ ጋር ደርሰው ይህን ጊዜ አባበክር በጣም ተጨነቁ ሱራቃ መምጣቱን አዩና በሩቁ ለጥባለ በረሃ የማይደበቁ ስድቁ ለነገቱ አፋቸው ደረቁ የአላህ መልእክተኛ በዚህ ወደቁ አሉና ያ ረቢ ያዘፉ ደደቁ መንገድ ጠበባቸው ለሳቸው ነው ጭንቁ ነቢዩ ምንም እንደማይሆኑ አወቁ አሉና ለስድቅ አብሽራ ይጨነቁ ሁለታችን ብቻ አይደለንም ይወቁ ከኛ ጋር ሶስተኛው አልመለኩል ሐቁ صبروا كجنكو ابشر تبالونا على نبينا رسول مبين سراقا درسواچو فاروق وينا انسو موناچو ناستولو لينا دوكا بمكتل تواقي نو جننا بفرسو قلبو قرباچونا يفرسون كوت مريت يازونا سراقا ولتي ودقو تنسانا ያአላህ ተበቃ መሆኑን ተረዳና አድምጹን ከፋ አድርገው ቆሞ ተጣራና ለክፋት አይደለም ተብቁኛ አለና እሳቸው ጋር እርሰው አክፋቸው ሳመና ምንም ሳይናገር ታማኝ ሰው ሆነና ማመኑን ማስረጃ ተቀበላቸውና ቃል የምገቡለት ሌላም ነበረና የክስራ የወርቅ አምባር ታገኛለህ ገና ይህን ጊዜ ሱራቃ አጃይባ አለና ትቶ ተመለሰ ያየውን ጉዳየና ፈላጊዎችንም ከመንገድ መለሳቸውና ምንም ነገር የለም አይቻለውና አልሐምዱሊላህ ተጓዙ በደህና አላ ነቢይና ረሱለ ሙቢነ اللهم صل وسلم على نبينا رسول مبين اللهم صل وسلم على نبينا رسول مبين مسغانا يانتناو يا واحد الصمد يا دركن امه نبي محمد صلى الله عليه وسلم لا تغازب سولة على منقج إلى يوم الساعة ما يبتس قمت كالنزي أكترن يا زل عرش المجيد عدم تيلنقر يا معجزة ونقود بزون دا تغازو بمدينة منقج سايبو جاجو نبي محمد بجاجو النبر سنكم هون كزاد عند غوجو أغنيو كربنا ولا منقج أغنيو أتاند سيت سموا أمو معبد تكبارو النبر ونقود أم أستناقر يا النبي تنبر بالو أبا معبد غزو بطام سكبر تنش كتشالو ناو على نبينا رسول مبينا يمبلا نقر بلو ستيقوات متساتا جواتا من المال نبرات بيالو اجيم روكناو يلو نمكا كربت فبيت ما توتا قنان دنبرات يجيني تنياجون فيك جلن عروات قنا يالو لديش دقمو دقامانات آلي چنقوان وتتراسوام دقامانات نبيو بسم الله بلو سداب بسواتي الله تامرنو وتتقوات ترلات نبيو راسا جو كوش بلو عالبوات ولا چوم تتتو سيتي يوانا تتوات لابا معبده من درشاز قمتولت يفيل قيتو اچوان تسبسبه سلوات ودياو تملس ودنب ربت ابا معبر قبتو كيتامت هشالات يونون هلو تناقر جلت ملكتاچون تقواقوم جلت بالله منبت تكتلاچوناو على نبينا ورسول مبينا اللهم صل وسلم على نبينا رسول مبينا اللهم صل وسلم على نبينا رسول مبينا عجبا يا مشرك وجه كسرت الله لفاتا جون سيادرقو كسارا منقر سياسسو بزيابة ترارا ميدا شرقون سوتو ترارا اندال نبر هنا يا هلو فقرا الله كنسو غار نور قوم مال تجرا عبد الله من رأيكت منقر هون سمرا كنسو غار نبرا عمر من فهيرا الله كلا لا جوك كنجم كقرا في السميال تزاكا يا مشرك فقرا مكة بريا جون أبار أو كسارا بولتهم ما قربا الدنيا مباخرا كمكة كبابي يهون دم ستارا دم سنجاي التايم عجائب القدرة نانت مشرك وجي يهونت بالقارا مكة بريا جون أتاچو بقارا محمد تروس أو هيدو الهجرا قصائبو جوكارا درسو المدينة على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا اللهم صل وسلم على نبينا ورسول مبينا يمشركوش كسرة ما يزلقو ملو حياتاچ ويتجمال لقو حزبك اسلام بفيت بطورنا يلقو بقوسا مچرسنا بريتاوقو لرجم عامتات بزي يزلقو يمالكاو غزي ما يتاوقو اسلام متو كزي چكر يلقو ينبيو كلج سنتونا اسمرقو قدرو سمرولت كالله يتارقو ترو تاريخ سرتو دنيا نلققو الله عجزوا أشوا كفرني أسجنكوا هو تنسوتوا لا كودكوا سنتو جنة سرت ولا تتبكوا سنتو سكسر بات الدنيا نلككوا ثم بك من عميون قلبه دركوا إن قرآن برهان ما تفات نافكوا يا زاب من قرقاد بيتوا يا دركوا الله مرجع ستوت جهنم يمرتوا دائما أبدا يما يتركوا إياي يسمى حقون يدبكوا عند النابا جهل ببدري ودكو هيوتهم بمدفو تكبار يعدككو قلبا جو يدركو بزهنا جوناو على نبينا ورسول مبينا رضي الله تعالى عنه بنبي بالدربو شباو صابو جاجو يا الله ديداي نور بولا جو تزفهم تورتهم ما يالكو سيراجو نبينا جونا سلطانيو جاجو لإسلام يبكر ليج الله مرتاجو لا الله سوان اللات لنسوان اللاتشاو يا رحمة قمدي يجبتونا جو قرآن بما تكبر ولو أدارا جو يا مؤمن تمسالة مرت تسويشنا جو يا الله مركن يجم الله حياتا جو ستا وسنورال سنة مكبارا جو يتهتنا من جدك موت حقاشنا جو يدك تمسالة بطام لقاسنا جو زنت عالم سزكر سنوري هوناو وعلى نبينا ورسول مبينا እንግዲህ ወንድሞች እዚያ በቃላው ግዜ ስለለለኛ ሳጥሮአለሁ አላህ ድቤ ከሰጠኝ ደግሞ ሞክራለሁ ለኔ ጅምር ነውና ዱዓ ፈልጋለሁ ያሳብ ርዳታ ከናንተ ይሻለሁ የቋንቋውን ጉዳይ ለፉኝ ብያለሁ የሂጅራውን ነገር ሳልጨርስ ቆሜአለሁ መዲና ሳልገባ መንገድ ጀምራለሁ የመዲናውን አህዋል ገና ነው ብያለሁ ከዚህ እቀጥላለሁ አላህ ይርዳኝና አላ ነብይና ረሱል ሙቢና يا ربنا صل على حبيبك على من آمنا على نبيك وسلم يا ربي على خليلك تنجينا بها جميع بلاك تفتح لنا بها أبواب فضلك يسر لنا العمر بقدرة منك وانظر ربي إلينا بعين رضاك وطهر قلبنا عن معصيتك ودرجاتنا ارفعنا عندك بلغنا يا ربي ما سألنا منك آمين ربي آمين توكلت بك بحق ذاتك رب العالمين على نبينا رسولا مبينا يا ربنا صل على حبيبك على من آمنا على نبيك وسلم يا ربي على خليلك تنجينا بها جميع بلاك تفتح لنا بها أبواب فضلك يسر لنا الأمور بقدرة منك وانظر ربي إلينا بعين رضاك وطهر قلبنا عن معصيتك ودرجاتنا ارفعنا عندك بلغنا يا ربي ما سألنا منك آمين ربي آمين توكلت بك بحق ذاتك رب العالمين على نبينا رسولا مبينا اللهم صل وسلم على نبينا ورسولا مبينا اللهم صل وسلم على نبينا ورسولا مبينا